አላህን ይወዱታል እሱም ይወዳቸዋል። አላህ ያዘዘቸውን ወደው ይቀበላሉ አላህ እሺ ይላቸዋል። ሙእሚን ሆኖ አዱንያ ላይ መልካም ስራ ለመስራት ኸይር ስራ ለማብዛት ወደ አላህ ለመቃረብ ወደ ጀነት ለመገስገስ መኖር የፈለገ አንድ ባሪያ አላህ አጀሉ ደርሶ ሊገድለው ሲፈልግ እንደተኛውን ባሪያ አይደለም ይገድለው። እዘን ይሄ አንድ ኢማን ፍሬ ነው። ሙእሚኖችን አላህ ይወዳቸዋል። ትልቅ ሰው ባለስልጣን ዝነኛ ሰው አንድን ሰው ወደዋለሁ ብሎ ህዝብ ፊት ቢያወራ ለዛ ሰው ምን አይነት ደስታ ነው የሚሰማው? አላህ ሱብሓነሁ ወተዓላ ሙእሚኖችን ወዳለሁ ይላል። ይحبهم ويحبونه ይወዳቸዋል እነሱም ይወዱታል። ለዚህ የሚያበቃው ለአላህ ዲን የሚያበቃው ኢማን ነው። ሁሉን ነገር ያሟላ ኢማን ማለት ነው። ሁለተኛው አላህ ሱብሓነሁ ወተዓላ ሙሉ ሰላምን ሙሉ ደስታን በኢማን ነው የሚሰጠው። በአዱንያም ሆነ በአኺራ ሰላም የሚገኘው ሙሉ ኢማን ላላቸው ሰዎች ብቻ ነው። የተሟላ ሰላም የተሟላ ደስታ ሙሉ ኢማን ላላቸው ሰዎች ነው አላህ የሚሰጠው። الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون. እነዚያ ያመኑ ሰዎች እንዲሁም በእምነታቸው ምንም ነገር ያልቀላቀሉ ጥርት ያለ ኢማንን በአላህ ሳይጋሩ ያመኑ ሰዎች ለነሱ ነው የተሟላ ሰላም ያለላቸው ይላል። እነሱም በኢማናቸው ምክንያት የተቀኑ ናቸው ቀጥተኛውን ቀናውን የጨበጡ ናቸው ይላል ሱብሃነ ተዓላ። ኢኽላስ ያለው ሰው አላህን በብቸኝነት የተገዛ ሰው ረሱልን ሰለላሁ ዐለይሂ ወሰለም የተከተለ ሰው አላህ ሁለት ነገሮችን ይሰጠዋል። ሙሉ ሰላምን ከተለያዩ ነገሮች ሰላም አላህ ይሰጠዋል። ከአደጎች ሁሉ ቀናውንም መንገድ ያስጨብጠዋል። በአዱንያም በአኺራ ሰላምን ይሰጠዋል። ይህ የተውሂድ ምስጢር ውስጡ ላይ ያለ ሰው ተውሂድን የተረዳ ሰው የሚያገኘው ትልቁ ሽልማት ነው። አላህን በብቸኝነት ስንገዛ ረሱልን ሰለላሁ ዐለይሂ ወሰለም ጥርት አድርገን ስንከተል አላህ ሰላምን ይሰጣል። ዋናው ሰላም የልብ መረጋጋት ነው፣ ጡማእኒና ነው፣ ሰኪና ነው። ለዚህ ነው ረሱሉ ሰለላሁ ዐለይሂ ወሰለም በአላህ አምነው ሐቁን ጠብቀው ይኖሩ ስለነበረ አዱንያ ላይ በሪሳላ ህይወት ዘመናቸው የተለያዩ አጂቦችን ሰርተው የሄዱት። መካ ሆነው ሁሉ ጠላት አድርጎ ጠምዷቸው ሌት ተቀን ዳዕዋ እያረጉ የሚጠብቃቸው አላህ ነበር። መዲናም ሄደው አይሁዶች እንዲሁ ሌት ተቀን ረሱልን ሰለላሁ ዐለይሂ ወሰለም ለመግደል ሲያሴሩ የሚጠብቃቸው አላህ ነበር። እሳቸውም በሙሉ ልብ ምንም ሳይፈሩ ወደ ኋላ ሳይሉ በአላህ ጥበቃ ስር ሆነው ሰላም እየተሰማቸው ዳዋቸውን ያካሄዱ የነበረው ውስጣቸው ላይ ኢማን አለና ሰላምን መረጋጋትን አላህ ሰጥቷቸው ማለት ነው። ቡኻሪ ውስጥ ጀብር ኢብኑ አብዱላህ እንደዘገቡት ከረሱል ጋር ሰለላሁ ዐለይሂ ወሰለም መንገድ የሄደን ሳለ ማረፍ ፈልገን ሁሉም ጥግ ጥግ ያዘ። አንዲት ከሁሉም የምትሻል ጥላ ቦታ አገኘንና የረሱል ሰለላሁ ዐለይሂ ወሰለም ተውናት። ነብዩ እዛ መተው አረፉ። ሁሉም ለየብቻው ጥግ ጥግ ይዞ አረፍት ላይ ሳሉ ረሱል ሰለላሁ ዐለይሂ ወሰለም ሰይፋቸውን ያቺ ጥላ ስር ዛፍ ስር ዛፍ ላይ አንጠልጥለው ጋደም ብለው ሳለ አንድ ግለሰብ መጣና ሰይፉን ከነበረበት የረሱልን ሰይፍ አውርዶ መዞ ያዘና አንተ መሐመድ ሆይ ማን ነው አንተን ከኔ ሊያድንህ የሚችለው በዚህ ሰዓት? ሰይፍ መዞ ረሱል ላይ ሰለላሁ ዐለይሂ ወሰለም ያኒ አጠገባቸው ላይ ቆሞ ይህን ሲላቸው ውስጣቸው ላይ የአላህ ፍርሃቻ፣ የአላህ ፍቅር፣ የአላህ ውዴታ፣ የአላህ አዛማ ሐቂቀተ ኢማን የተሞላ ሙሐመድ ላይ ይህን ቃል ሲያሰማና ለሌላ ሰው ሲያሰማ ረደተል ፊዕሉ እኩል አይደለም የሚሆነው። ለረሱል ነው የሚላቸው። ሰይፍ በእጁ መዞ ይዞ ያልተዘጋጀ ሰው ላይ መጥቶ ቆሞ ማን ነው ከኔ ሊከለክልህ የሚችለው? ማን ነው ሊያድንህ የሚችለው? ሲላቸው ረሱሉ ሰለላሁ ዐለይሂ ወሰለም የሙእሚንን መልስ ሰጡት። فقال الله الله ነው የሚጠብቀኝ አላህ ነው የሚያድነኝ በማለት በተረጋጋ መንፈስ መልስ ሰጡት። ሳያቀው ሰይፉ ከእጁ ላይ ወደቀ። ረሱሉ በተራቸው ያነሱትና ማን ነው አንተን ከኔ ሊያድንህ የሚችለው በሚሉት ሰዓት አላህን አያውቀውም፣ ውስጡ ላይ ኢማን የለም፣ ሰላም የለውም። ምን አለ? እባክህ ሰይፉን በአግባቡ ከሚይዙ ሰዎች ሁን። ኩን خير اخرين ባክ ሰይፉን በአግባቡ ከሚይዙ ሰዎች ሁን። ያኒ ሰይፉ ከያዙ ሰዎች ሁሉ የተሻለ ሁን። መሳሪያ እጁ ላይ ያዘ ሰው በተናደደ ቁጥር በተበሳጨ ቁጥር ያገኘው ነገር ላይ አሚቶክሳለ ተተኮስ ያለበት ሰዓትና መውሰድ እርምጃ መውሰድ ያለበት ሰዓት ላይ ይወሰዳል። አንተ ከነዚህ ሁሉ የተሻለ መልካም ሰው ሁን። በአግባቡ ያዘው ሰይፉን ቻለኛላቸው ረሱልን ሰለላሁ ዐለይሂ ወሰለም አላህ አለና አላህን ስለማያውቀው ሙእሚን ስላልሆነ ረሱሉ ሰለላሁ ዐለይሂ ወሰለም ይሄን ሲላቸው ይቅርታ አደረጉለት። ይሄ የረሱልን ሰለላሁ ዐለይሂ ወሰለም የኢማናቸው የተውሂዳቸው ሙሉነት የሚገልጽ ሲሆን በዚሁ መልኩ ኢማኑ ሙሉ የሆነ ሰው ተውሂዱ ሙሉ የሆነ ሰው ከምንም አይፈራም። ምንም ነገር ውስጥ ቢገባ አላህ እንደሚያወጣው ያውቃል። ሙሉ ሰላምን ሙሉ ደስታን አላህ ለግሶታልና የተኛውን በአላህ ሙሉ ኢማንን ያመነ ሰው አላህ ይጠብቀዋል። ከተኞቹም ነገሮች ያኒ አደጋ ደርስበት ይችላል። ከዛ አደጋ አላህ ያወጣዋል፣ መውጫን ያበጅለታል። ከጭንቆች ሁሉ አላህ ደርሶ ያወጣዋል። ጭንቁ ውስጥ ቢገባም አደጋ ውስጥ ቢገባም ውስጡ ላይ በአላህ ጥበቃ ስር ነው ያለው። ችግሩን ያመጣው አላህ ችግሩን የሚወጣበትን መንገድም እንደሚያመጣለት ያውቃል። ኢዘን ሐቂቀተ ኢማን ልባችን ውስጥ ያለ እንደሆነ ሰላምን ማግኘት እንችላለን ማለት ነው። ሰላም የሚገኘው ደስታ የሚገኘው በገንዘብ በተለያዩ ቁሳዊ ነገሮች አይደለም ማለት ነው። መሰረቱ የአላህ ውዴታ ነው ማለት الذين امنوا وتطمئن قلوبهم بذكر الله اندالهم الذين امنوا سوچ لبوچاچو اللهن بماستوس ترغاغالچ لبباچو يرغاغال اللهن بمگزات اللهن بمتازز كالله تزاز بمشش ادلم مياسازنو سوچ دينن مكتل رسولن صلى الله عليه وسلم مكتل اجيك بتام اللهن تازاج هونو منور وتمدوست يگبو يمسلاچوال سميتاچون ለአላህ ተገዥ አድርጎ መኖር አላወቂነት ይመስላችኋል፣ ኋላቀርነት ይመስላችኋል። ደስታ ፍለጋ የተለያዩ ነገሮችን ያደርጋሉ። ወላሂ ደስታ እርም ነው ሙእሚን ላይ እንጂ። ለጊዜው ሊደሰት ይችላል፣ የተኛውም ወንጀለኛ በሰራው ወንጀል ደስታን ያመጣልኛል ብሎ በሰራው ነገር፣ ገና ተከትሎ የሚመጣው ጭንቅ ያህን የሚያስረሳ ነው። እዘን ከኢማን መገለጫዎች ወይም ደግሞ ከኢማን ፍሬዎች መሃል ሙሉ ኢማን ያለው ሰው ሙሉ ሰላምን ሙሉ ደስታን አላህ ስብሐ ወተዓላ ይሰጠዋል። እንደውም አኺራ ላይ ሰዎች ጭንቅ ላይ በሚሆኑበት ሰዓት መግቢያ መሸሻ መውጫ ባባጡበት ሰዓት ሁሉም ራቆቱን ሆኖ ጫማ ያልተጫሙ ሆነው ወንዱም ሴቱም በጭንቅ ሆኖ ተቀላቅሎ ከጎኑ ማን እንዳለ በማያውቅበት ሰዓት አላህ መውጫ ያደርግላቸዋል። فمن يلقى في النار خير ام من ياتي امنا يوم القيامه اعملوا ما شئتم ሰዎች ባፍቲማቸው ተደፍተው ወንጀላቸውን ተሸክመው በሰሩት ነገር ራሳቸው በአዱንያ ይጠቅመኛል ብለው ወይም ደግሞ ያስደስተኛል ብለው በሰሩት ወንጀል የቂያማ ቀን ተዋርደው ጀሀነምን ገዝተው በተግባራቸው አላህ በሰጣቸው እጅ አላህ በሰጣቸው እግር ምላስ ወንጀል ሰርተው የጀሀነም ራሳቸውን አጋልጠው በሚገኙበትና መሸሻ መግቢያ በሚጠፋበት ቀን ኢማን ከዛ ቀንም ሰላም ያስገኛል ማለት ነው። ከዛ ቀን ጭንቅም መውጫን ያስገኛል ማለት። እንዲሁ ከኢማን ፍሬዎች መሃል ኢማን ያላቸው ሰዎች ሙሉ ኢማን ያላቸው ሰዎች ትንሽም ቢሰሩ አላህ ሱብሓነሁ ወተዓላ ወዶ ይቀበላቸዋል። ወደሱ በተቃረቡ ቁጥር ወደሱ አላህ ወደነሱ ይቀርባል። የሚሰሩትን መልካም ስራ ጥቂቷንም ትሁን በብዙ አባስቶ ይጠብቃቸዋል። ለሚያደርጉት ነገር አላህ ደስተኛ ይሆናል፣ አይከፋባቸው። አዱንያ ላይ ስትኖር እጅግ በጣም ሊሳካ የሚጣርለት ጉዳይ ቢኖር አላህን ለማስደሰት መጣር፣ ሰዎችን ለማስደሰት፣ አብሮ የሚኖሩ ሰዎችን፣ ዘመዶችን፣ ቤተሰብን ለማስደሰት የተለያዩ ነገሮች ይደረጋሉ። አላህን ለማስደሰት ሙእሚኖች የሚያደርጉት ነገር በሙሉ ጭንቃቸው አላህን ማስደሰት። ሙሉ ኢማን ካለን አላህ በእኛ ደስተኛ ይሆናል። አለቃውን ማስደሰት የማይፈልግ የለም። ባለውለታውን ማስደሰት የማይፈልግ የለም። አላህ የነዚህ ሁሉ አለቃ ነው። አላህን አስደስቶ መገኘት ለሁሉ የሚሳካለት ነገር አይደለም። ሙእሚኖች እንጂ ምን ሰግደው ምን ጾመው ሐጅ የምናደርገው የላባችንን ገንዘብ አሳልፈን የምንሰጠው የተለያዩ ስቃዮችን የምንጋፈጠው የሚከብዱ ነገሮችን ምን ፈለጋ ነው? አላህን ጀለ ወዓላ ማስደሰት ተፈልጓል። አላህን ያስደስት ነው እንደሆነ ያስደስተናልና አላህ Subhanahu Wa Ta'ala በእኛ ደስተኛ ይሆን እንደሆን ብዙ ምናገኛቸው ነገሮች አሉ። አላህ በእኛ ደስተኛ መሆኑ ብቻ አይደለም፣ አላህ በእኛ ደስተኛ ከሆነ እሱ ምናገኛቸው ተጨማሪ ብዙ ኒዕማዎች አሉ። ያስደስት ነው እንደሆነ ያስደስተናል። ልባችንን በሱ ላይ እንዲጸና ያደርጋል። ቀጥተኛው መንገድ ይመራናል። ኸይርን ነገር ሁሉ ያገረልናል። የተመንሁን መቼ አላህ በእኛ ደስተኛ ከሆነ ከወንጀሎች ይጠብቀናል። ከሸይጣን ጉትጎታ ያድነናል። አላህ Subhanahu Wa Ta'ala ነብዩላህ ሙሳን ተልጅነት ጀምሮ ጎልማሳ ሆነው ህይወታቸው እስኪያልቅ ድረስ ምን አይነት ጥበቃ ያረጋግላቸው እንደነበረ ታሪካቸውን ቅሳቸውን ከቁርአን ማግኘት እንችላለን። ሳጥን ውስጥ ተጥለው ባህር ላይ ተጥለው ከባህር አንስቶ አምጥቶ ፈርዖን ቤት አስገብቶ ከፈርዖን ቤት ከሀብት ቤት ከስልጣን ቤት እንደፈለጉ ተንደላቀው አድገው መጨረሻ ላይ አላህ Subhanahu Wa Ta'ala ጠርቶ እስኪያናግራቸው ድረስ ይሄ ሁሉ ጥበቃ የማን ነው? የአላህ ነው። ስንትና ስንት ሙስሊም ቤት ሙእሚን ቤት ቁርአን ሐዲስ እየሰማ አድጎ ኖሮ መጨረሻ ላይ በአላህ የሚያሻርክ አላህን የሚያምጽ በሎም ይከፍር ስንት አለ? የአላህ ጥበቃ ተለይቶት ማለት አላህን ያስደስተን እንደሆነ ከለት ለት ወደሱ እንቀርባለን። ዛሬያችን ከትናንታችን የተሻለ ይሆናል። አዱንያ የመጣነው ለስራ እንደሆነ እናቃለን። አላህም መንገዱን ያቀለለናል። አፈመን شرح الله صدره للإسلام فهو على نور من ربه الله سبحانه وتعالى ልባችንን ለኸይር ነገር ክፍት ያደርጋል። ወንጀልን እንድንጠላ ያደርገናል። ወደሱ ያቀርበናል። ወደሱ ወደሚያቀርቡ ነገሮችን በሩን ይከፍትልናል፣ መንገዱን ያጋራልናል ማለት ነው። ስንሞትም ያማራ አማማትን አላህ Subhanahu Wa Ta'ala ይወፍቀናል። አላህን በሚያስከፋ ነገር ሰዎችን ማስደሰት ይፈልገ አላህ ይቆጣዋል፣ አላህ ይቀየመዋል። ሰዎችም እንዲቆጡት እንዲቀየሙት ያደርጋል። በአንጻሩ ደግሞ ሰዎችን በሚያስቆጣ ነገር አንድ ነገር ማድረግ ሲፈልግ አላህ አዘዋል ያን ነገር እንዲደረግ አላህ ይወደዋል፣ ሰዎች ግን ይጠሉታል። አላህ ከሚጠላኝ አላህ ከሚቀየመኝ ሰዎች ይቀየሙኝ ብሎ ሰዎችን በሚያስቀየም ነገር አላህን ያስደሰተ አላህ Subhanahu Wa Ta'ala ይወደዋል፣ አላህም በሱ ይደሰታል፣ ሰዎችም እንዲወዱት ያደርጋል ይላል ረሱሉ ሰለላሁ ዐለይሂ ወሰለም። من التمس رضا الناس بسخط الله سخط الله عليه واسخط عليه الناس لسوچ بلو وانجل مسرات لا هاجر بلو لا بحل بلو لا سو منلنيال بلو وانجل مسرات الله سبحانه وتعالى مناق الله بنيا انديدست بوتا عالم استتنو كالله مدث الله بنيا انديدست كمچانك لك سوچ بنيا انديدستو يمچانك ملكتنو يا ايمان مدفات ملكتنو ኢደን ሐሳባችን ጭንቃችን በሙሉ ሰዎች ሲለብሱ ሰዎች ምን ይላሉ? ሰዎችን ያስደስት ይሆን ይሄ አለባበስ ነው? ሰዎች ሲኖሩ ይሄ ሰዎችን ያስደስት ይሆን ነው ጭንቃቸው? ላ ሶላቲ ወንሱኪ ወመህያየ ወመማቲ ሊላሂ ረቢል ዓለም ህይወታችን በሙሉ እንቅስቃሴያችን በሙሉ ለአላህ ብለን መሆን አለበት። ይሄ አለባበስ አላህ የሚወደው ከሆነ ሸሪዓም ይቀበለው ከሆነ ሰዎች አስተያየት ይሰጡበታል፣ ሰዎች ያጣጥሉታል። ሊጨንቅሽ አይገባም። እዚህ ብዙ ጊዜ ሙሉ ሂጃብ እስላማዊ ሂጃብ መልበስ የፈለጉ እህቶች ከመልበስ ወደ ኋላ ከሚያደርጓቸው ነገሮች አንዱ ሰው ምን ይለኛል ነው። አላህ ምን ይለኛል ተረስቶ ማለት ኋላ ቀርባላለሁ አላህ ዘንድ ኋላ ቀርማን እንደሆነ ልታቂ ይገባሻል። አላህን ያስቀየመ ነው ኋላ ቀር፣ ባለውለታውን አላህን ያስቀየመ ነው ኋላ ቀር። ረሱልን የተከተለ ሸሪዓን የተከተለ አላዋቂዎች ኋላ ቀር ቢመስላቸውም አላህ ዘንድ ግን እጅግ በጣም ውድና ትልቅ ነው። ረሱሉ ሰለላሁ ዐለይሂ ወሰለም ዛሂሩን ይባል ገጠር ሚኖር ጓደኛቸው ይዘይራቸው የነበረ ሰው ከላታት አንድ ቀን ቤታቸው መጥቶ አጧቸው። ገበያ አካባቢ ሆኖ ሳለ ረሱሉ ሰለላሁ ዐለይሂ ወሰለም መጥተው ከኋላ አቅፈው ያዙት። ከዛ ረሱሉ ሰለላሁ ዐለይሂ ወሰለም መሆናቸውን ሳያቅ ልቀቀኝ ብሎ በኃይል መሸሽ ይሞክር ጀመረ። ረሱሉ ሰለላሁ ዐለይሂ ወሰለም መሆናቸውን ሲያቅ የሱን ሰውነት ከሳቸው ሰውነት ጋር ልጥፍ ያደርገው ጀመረ። ከዛ ረሱሉ ሰለላሁ ዐለይሂ ወሰለም ማን ነው ይሄን ባሪያ የሚገዛኝ ማን ነው ይሄን ባሪያ የሚገዛኝ ብለው ይናገሩ ጀመር ረሱላችን ሰለላሁ ዐለይሂ ወሰለም። ይሄን ሰው ያ ረሱላህ እኔንማ ሚገዛ ማን አለ? እኔ ዝቅተኛ ሰው ነኝ። ከኔ ሰዎች ምን ይፈልጋሉ? ሰዎች ዘንድ ያኒ ዝቅተኛ ከሚባሉና የሰውይኑ ስከማይገቡ ሰዎች ነኝ። የክፍለ ሀገር ሰው ነኝ በማለት ራሱን ዝቅ አድርጎ ሲነግራቸው ረሱል ሰለላሁ ዐለይሂ ወሰለም ምን አሉት? አንተ ገና አላህ ዘንድ ወድነህ አሉት። ረሱል ሰለላሁ ዐለይሂ ወሰለም አንተ ገና አላህ ዘንድ ወድነህ። በምን ሆነው ወድ ይሆነው? በኢማኑ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ መንገድ የሄዱ ሳለ ከሰሃቦች ጋር ለሆነ ጉዳይ ዛፍ ላይ ሲወጣ ሰሃቦች የባቹን የእግሩን ቀጫጫነት አዩና ሰዎች ለመሳቅ አሉ። ረሱሉ ሰለላሁ ዐለይሂ ወሰለም አወሚን ድቀቲ ሳቀይህ ተድሐኩን፣ የባቹ የእግሩ ቀጫጫነት ነው እንዲህ ያሳቃችሁ ያለው? አላህ ዘንድ ይህ ብትም እናንተ የምስቁበት ባቹ የኡሑድን ተራራ ይመዝናል በማለት ረሱሉ ሰለላሁ ዐለይሂ ወሰለም አላህ ዘንድ ለሙእሚን ያለውን ክብር፣ አላህ ዘንድ ለሙእሚን ያለውን ቦታ ይገልጹ ነበር ረሱሉ ሰለላሁ ዐለይሂ ወሰለም። ይህን ደስታ የሚገኘው አላህ ዘንድ ክብር የሚገኘው በኢማን ነው። አላህ ዘንድ ከመክበር ይልቅ ሰው ዘንድ መክበር ይሻለኛል ብሎ ወንጀል መዳፈር አላዋቂነት ነው። እቺ ዱንያ ነገ ጠፊ እንደሆነች አለማወቅ ነው። ይህን አላህን ለማስደሰት ብሎ ሰዎችን የሚያስቀይም ነገር ሊሆን ይችላል፣ አላህ ግን አዟል፣ ይሄን የአላህ ደስታ ይሻለኛል ብሎ ማድረግ የሙእሚን ባህሪ ነው። በተቃራኒው አላህ የራሱ ጉዳይ አያየኝ ብሎ ለሰዎች ሰዎችን ለማስደሰትና ከሰው ጋር ለመመሳሰል አላህ የሚያስቀይም ነገር ማድረግ የሙእሚን ባህሪ አይደለም፣ የኢማን መጥፋት ምልክት ነው። ሙእሚኖች በኢማናቸው አላህ ይደሰትባቸዋል። አላህ የተደሰተባቸው እንደሆነ ቅድም የጠቀስናቸው ብዙ ኒዕማዎችና ብዙ ጥቅሞችን ያገኛሉ። በዱንያም በአኺራ አላህ ሰላምን ይሰጣቸዋል፣ ቀናውን መንገድ ያስይዛቸዋል፣ እንዲሁም ለኸይር ነገር ሁሉ ይወፍቃቸዋል፣ ከመጥፎ ነገር ይጠብቃቸዋል። ሌላው ከኢማን ፍሬዎች መሃል አላህ ቀልባቸውን ኸይር ነገር ላይ እንዲጸና የሰው ልጆች ቀልብ ሌት ተቀን ሲቀለባበሱ፣ አንዴ ሙእሚን የነበረ ሌላ ጊዜ ሙናፊቅ ሲሆን፣ አንዴ ሰላት ላይ ጠንካራ የነበረ ሰው ሌላ ጊዜ ከቶ ሰላቱን ሲተው፣ ወደ ኸይር ነገር ይሽቀዳደም የነበረ ሰው ወደ ሸር እንዲሽቀዳደም የሚያደርገው ምንድን ነው? የቀልብ ጽናት አለመኖር። እዚህ ምድር ላይ ብዙ አደጋዎች አሉ። ከአደጋዎች ሁሉ ትልቁ አደጋ ከኢማን ወደ ኩፍር መሄድ፣ ከኢማን ወደ ኩፍር መሄድ፣ አላህን ከመታዘዝ ሸይጣንን ወደ መታዘዝ መሄድ ነው። ለኸይር ነገር ላይ ከመሽቀዳደም ለሸር ወደ መሽቀዳደም መሄድ ነው። ይህ እጅግ ሙሲባ ነው፣ ከባድ አደጋ ነው። ተውበት እንጂ የአላህን በር ይዞ አንኳኩቶ ማልቀስ እንጂ ሊያስወግደው የማይችል አደጋ ነው። አላህ ስብሓነሁ ወተዓላ ሙእሚኖችን ግን ከልባቸው ያመኑ ምኑ ኢማን ያላቸው ሰዎችን በኢማን ላይ በተቅዋ ላይ በመልካም ስራ ላይ ያጸናቸዋል። ዩተቢቱ ላሁ ለዚነ አመኑ ቢልቀውል ሳቢት ፊ ልሐያት ዱንያ ወፊ ልአኺራ ወዩድሉ ላሁ ዛሊሚን። ሙእሚኖችን አላህ ስብሓንሁ ወተዓላ ያጸናቸዋል። ላኢላሃ ኢለላህ ላይ፣ መልካም ስራ ላይ፣ ኸይር ስራ ላይ ያጸናቸዋል። ሰባትን ይሰጣቸዋል። ረመዳን ሲመጣ ሙእሚን፣ ሸዋል ላይ ፋሲቅ፣ ከጥሩ ሰዎች ጋር ሲኮን ሙእሚን፣ ከዛ ውጪ ፋሲቅ፣ የሆነ አጋጣሚ ሲያገኙ ሙእሚን፣ ከዛ ውጪ አስመሳይ መሆን ኢማን የጸና ኢማን ያለ መኖር ምልክት ነው። ጽኑ ኢማን ካለ ሁሌም ሙእሚን ይሆናሉ። ባደሩ ቁጥር ወደፊት ይገሰግሳሉ፣ ይጨምራሉ፣ ወደ አላህ ይቀርባሉ። በአላህ ያመኑ ሙሉ ኢማን ያመኑ ሰዎች ሁሌም ጽናት አላቸው፣ የቂን አላቸው። ፊትናዎች ምንም ቢበዙ አይጎዷቸውም፣ ከልባቸው ሰልመዋልና፣ በአላህ ገመድ ተሳስረዋልና፣ የአላህን ገመድ አጥብቀው ይዘዋልና። በሚሰግዱት ሰላት ሁሉ የሆነ ትምህርት ይዘው ይወጣሉ። በሚማሩት ትምህርት ሁሉ የሆነ ትምህርት ይዘው ይወጣሉ። እያንዳንዱ ሐረካ እንቅስቃሴ ቀን በሄደ ቁጥር እድሜያቸው በጨመረ ቁጥር ብስለትን ይጨምራሉ፣ ለአላህ ፍቅርን ይጨምራሉ። የአዱንያ ምንነት ያቋታል። ለስራ ነው የመጡት፣ የሰው ሀገር ነው ያሉት። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት አዱንያ የሙእሚን እስር ቤት ናት፣ ለካፈር ግን ጀነቱ ናት። ይሄ አዱንያ የሙእሚኖች አደን ሀገር አይደለም። ያ ቀውም ኢነማ ሀዚህ ልሐያቱ ዱንያ መታዕ ወኢነ ልአኺረተ ህየ ዳሩ ልቀራር። ሙእሚኑ አህሊ ፊርዐውን የሚባለው ሰው እንዳለው ማለት ነው። አላህ ላሊሳኒ ወገኖቼ ሆይ ህዝቦቼ ሆይ ይህች አዱንያ እኮ አትዝገበገቡላት። ለሷ ብላችሁ ወንጀል አትስሩ። ለአዱንያ ህይወት ብላችሁ ከመልካም ስራ ወደ ኋላ አትበሉ። ባልሆነ ተልካሻ ምክንያት ይህች አዱንያ ህይወት እኮ መታዕ ግዛዊ መጠቃቀሚያ ነው። ሰዎች ጫማ ገዝተው ተጠቅመው ሲያረጅ ጥሉታል እንጂ ያን ጫማ የሰፉ ያን ጫማ ያደሱ ሌላ ወጪ ያወጡ በዛ ነገር እናያቸውና ገንዘባቸውን አይጨርሱም። አለቀ ጫማው ይጥሉትና ሌላ ይገዛሉ። አዱንያም እንደዛው ናት። ንገ ጥለናት እንሄዳለን። ወደ አኺራ መሸጋገሪያ ድልድይ ናት። ፍትናዎች ቢበዙ ሸይጣን ቢጎተጉት ኢማን ካለ ጥንካሬ ካለ ጽናት ካለ ይሄን ሁሉ ነገር ማሸነፍ ይቻላል። ጽናት ስላልሌለ ነው፣ ኢማን ውስጣችን ስላልገባ ነው። በተለያዩ ነገሮች የተሸወደን ላልሆነ ለትርካ ምርክ ነገር አላህ ምናስቀየመው በህይወታችን የምንቀለደው። ሙእሚን ግን ፍትና ይብዛ ሸይጣን ይጎትጉተው ይጸናል። ሐቂቃ ገመዱን ላኢላሀ ኢላላህ ማይበጠሰውን ገመድ ይዟልና إلزم يدك بحبل الله معتصما فإنه الركن إن خانتك أركان بأجه يا الله أن جمد أتبك هياز من ما يبتس جمدنا هنا بزوم يبتس ونقروش بها قاتمه جنزب يتلهال سلطان يتلهال يتلهي يسول جن كف ميارقو نقروش لي كدو شلالو يقيامات أنم كزوري ينبرو زمدوش بيتسبوش تكماتك موش اللو كرتو إيمان نود الله ሊያቀርብ የምችለው አላህ ፊት ሊያኮራ ከጭንቅ ሊያጣ የምችለው ይህን ከኢማን ፍሬዎች አንዱ የቀልብን ጽናት ማግኘት ይቻላል። እስቲቃማን ማግኘት ያስችላል። ኢማን ከፊትናዎች ሁሉ እናመልጥበት ማለት ከልባችን ሙእሚን የምንሆንበት ማለት ነው። አስመሳይነትን ምንርቅበት ከአስመሳይነት ምንደንበት ነገር የምናገኘው ትክክለኛ ኢማን ሲኖር ነው ማለት ነው።